አቤት አቤት በሉን አቤት ስሙን አቤት አቤት መልእክት አለን በሉን አቤት እዚህ ቤት አቤት አቤት በሉን አቤት አለኝ በሉኛ ቤት ሲቤት አቤት አቤት በሉና ቤት ስሙና ቤት አቤት መልእክት አለና ቤትኛ ስለኛ ተስፋን ይዘናል ተደፍረናል ድሮ ተነገናል ባሳለፍነው ሰዎች ከፍቶናል ተነስተናል ዛሬ ቆርጠናል ፍቅር ጥበብ ተስፋን ይዘናል